ከኔ ጋር ያለው እሱ ብቻ ነው የሚያኮራ። ሌላ ማን አለ? ሌላ ማን አለ? መንፈስ ቅዱስ በውስጤ ያለው እሱ ብቻ ነው የሚያስመካ። ሌላ ምን አለ? ሌላ ምን አለ? ሌላ ምን አለ? መግባቴ ያማረው ህይወቴ በመንፈሱ እንጂ ሁሉን በሚችለው ካማውን ብርቱ በሚያረገው በኃይሌ አይደለም ወይም በብርታቴ መውጣቴ መግባቴ ያማረው ህይወቴ በመንፈሱ እንጂ ሁሉን በሚችለው ካማውን ብርቱ በሚያረገው አለኝ እውነቱን የሚያስተምረኝ አለኝ መልካሙን የሚያሳየኝ በለመለመ መስክ የሚያሳድረኝ በረፍትም ውሃዘን ሁሌ ይመራኝ መንፈስ ቅዱስ